ችጭ ረቀል አስሃራልቱ አሲረ ሃዩና አዙባን ጾሮጨ ጻድባን ይችጭ ረቀል አስሃራልቱ አሲረ ሃዩና ኪባ ሃኒጊ ቱርሱራት ቡጎ ዘሩ ለኪዳጎ ዲርበርታት ዘበ ኪባ ሃኒጊ ቱርሱራት ቡጎ ዘሩ ለኪዳጎ ዲርበርታት ዘበ ታውዳጊ ሺባቡ ባቃክኪ ሄጭሙን ካሙራ ሺብጉ ባቅሄጮ ማትልኪ ታውዳጊ ሺባቡ ባቃክኪ ኪጉያ ጭጮዱን ኺስማ ታውዳሳን ባቲጩ ድርታሊ ዱርኮ ደብጉረ ኪጉያ ጭጮዱን ኺስማ ታውዳሳን ባቲጩ ድርታሊ ჩუდილ თალი დურქო დაბ